ሁላችሁም ጋር ይስማ የማይስማ ካለ እንግዲህ ያው ቡና ያስፈልጋል ማለት ነው። ዛሬ እንኳን ግዜ ነው ገናው ኡስታዛችን እስኪገቡ ድረስ አብረን እንቆያለን። በኢድኒላህ አዘወጀል መልካም። እስቲ ሩም ውስጥ ያላችሁ እጅ ወደ ላይ፣ ሩም ውስጥ ያላችሁ እጅ ወደ ላይ። ሰይ በረካ፣ ዛሬ ቡና አቅርቢ ሳትባይ እያቀረብሽ ነው። እጅ ወደ ላይ። እጅ ወደ ላይ። ሩም ውስጥ ያላችሁ መልካም። አይ ደህና ነው ማለት ነው። ማሻአላ አላህ ያክብራችሁ። አሁን አውርዱ እጃችሁ። ባረከላሁ ፊኩም። ትናንትና የጀመርነው ትምህርት ኢንሻአላህ እንቀጥላለን። ዛሬ ሰዓታችን ጠባብ ስለሆነች በተቻለ መጠን ቶሎ ቶሎ ለመሄድ እንሞክራለን። ትናንትና ታስታውሱ ከሆነ ሁላችሁም ሀቅ ወይም መብቶች በወላጆቻቸው ላይ ያላቸውን እየዳሰስን ነበር። አስረኛው ላይ ነው የቆምነው። ዛሬ ለማንኛውም የምንጀምረው ተርቢየቱል በናቲ አለል ሂጃብ ይላል። ቁጥር ታስታውሳላችሁ? ዘጠነኛው ሀጂሚ ጀዛኪላሁ ኸይረ ዘጠነኛው። ለሴት ልጅ ለየት ያለ እንክብካቤ ያስፈልጋታል ይላል ኢስላም። እንክብካቤ ብቻም ሳይሆን ደግሞ ከወንድ ለየት ያለ ኢንሻአላህ ኡሙ ፈትሒያ ጀዛኪላሁ ኸይረን እሷን ብቻ የሚመለከቱ የሆኑ ስርዓቶች አሉ። ወላጆች እነዛን ስርዓቶች ተከትለው ሊያሳድጓት ይገባል። ብርቅዬ ልጅ ስለሆነች ስለዚህ ልክ ሴት ልጃችን ሰባተኛ ዓመት ላይ ስትደርስ ሂጃብን እንድትለማመድ ማድረግ አለብን። ከቁጥጥራችን ከወጣች በኋላ ሂጃብ ልበሺ ብንል ከንቱ ልፋት ነው የሚሆነው። ግብግብ በኋላ ከምንፈጥር ሰባተኛ ዓመት ላይ ሶላት እንደሚታዘዙት ሁሉ ሙሩ አብናአኩም ቢሶላት ሊሰብዒን ያለው ሀዲስ ትናንትና እንዳየነው ሶላት እንደዙት እንደሆነው ሁሉ ሴትም ልጅ ሂጃብን እንድትለማመድ ሰባተኛው ዓመት ላይ መጀመር አለበት። አላሁ ሱብሓነሁ ወተዓላ ይህንን በማስመልከት የእድሜ ገደብ ባይጠቅስም ሂጃብን በተመለከተ ሁላችሁም እንደምታመድ ሰለላሁ ዓለይሂ ወሰለም በትዕዛዝ መልክ ያወረደላቸው የቁርአን አንቀጽ አለች። يقول ربنا عز وجل يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين. أنت يتكبرك وملئك تنياتشن لمستوتشيخ لسيت لجوتشيخ لآمانيو تشسيتوتش بل ትዕዛዝ አስተላልፍ ነው። ምንድን ነው የሚሉት? ልጆቻቸውን በሰውነታቸው ላይ እንዲለቁ አስተላልፍ። ይህንን ማድረጋቸው ጨዋነታቸውን ማሳወቂያ ይሆንላቸዋል። ይላል። ስለዚህ ምን እንድትለብስ ማስተማር በወላጆች ላይ ያለበት ባቸው ሀቅ ነው ነው። አስረኛው ሀቅ ልጆችን በህፃንነታቸው ወደ ቤት ሲገባም ሆነ ወደ ምኝታ ክፍል ሲገባ ፍቃድ መጠየቅ እንዳለባቸው ማስተማር። ዝም ብሎ ብቻ ዘለው ሲገቡ መቆጣት ሳይሆን አስቀድመን እስላም ባስቀመጠው መሰረት በዚህ ይቁ ወደ ምኝታ ክፍል አትግቡ ይላል። ይህንን ማስተማር አለባቸው ወላጆች፣ የልጆቻቸው ሀቅ ስለሆነ ማስተማሩ። ስለዚህ እነዛ ግዚያቶች በቁርአን ተጠቅሰዋል። ሶስት ግዚያቶች ናቸው፣ በግልጽ ተቀምጧል። እነዛ ግዚያቶች አንደኛ ከፈጅር ሶላት በፊት፣ ከፈጅር ሶላት በፊት ምኝታ ክፍል መግባት የለባቸው ሳያስፈቅዱ። ልጆች ታውቃላችሁ፣ ፍቃድ የሚባል ነገር አያውቁም፣ ዘለው ነው መግባት የሚፈልጉት። ስለዚህ በዛ ሰዓት እናትና አባት ድንገትም ተገላልጸው ሊሆን ይችላል፣ ትንሽ ህፃን ልጆች ወይም ልጆች ሊሸከሙት የማይችሉት ሁኔታ ላይ ሊሆኑ ይችላሉ። እና ያ ችግር እንዳይከሰት ንጹህ የሆነው አእምሯቸው ውስጥ የማይሆን ነገር እንዳይፈጅርስ አንድ ወወቅት ዘሂረቲ እንደ ልቀይሉላ ከዙሁር በኋላ ቀይሉላ የምትባላለች ከዙሁር ሶላት በኋላ እስከ አሱር ድረስ የምትተኛ እንቅልፍ አለች። እርግጥ አብዛኞቹ ይሄንን አይጠቀሙትም እንጂ ድንገት ስራ ሳይኖራቸው ቀርተው እናትና አባት የልጆቹ ማለት ነው ባልና ሚስት እምኝታ ክፍል ውስጥ ካሉ በዛይ ሰዓት ሳያስፈቅዱ መግባት የለባቸውም። ሶስተኛው ሰዓት ወባዕደ ሶላት ልዒሻ ከኢሻ ሶላት በኋላ እራት ተበልቶ ሁሉም ነገር ተጠናቆ ሁሉም ወደ መኝታ ቦታው ሲሄድ ልጆችም እናትና አባት መኝታ ክፍል ከገቡ በኋላ ሳያስፈቅዱ መግባት የለባቸው። እነዚህ ሶስቱ ሰዓቶች በቁርአን ተጠቅሰዋል። አላሁ ሱብሓነሁ ወተዓላ እንዲህ ይላል يا ايها الذين امنوا ليستاذنكم الذين ملكت ايمانكم والذين لم يبلغوا الحل منكم ثلاث مرات من قبل وحين تضعون ثيابكم من الظهيره ومن بعد صلاه العشاء ثلاث عورات لكم الى ان انت مؤمنانوچ الى الله بنانت قطتر سر يالوت بارياوچ معنات نبره በአሁን ሰዓት ሰራተኞች ሊሆኑ ይችላሉ። እነሱም ሆኑ ለአቅመ አዳምና ለአቅመ ሔዋን ያልደረሱ ልጆችም ጥቅዱ ወደ እናንተ ሲገቡ ማለት ነው፣ ወደ ምኝታ ክፍል ለማለት ነው ይላሉ ዑለማዎች። ሶስት ሰዓታት ላይ ወይም ሶስት ጊዜ ያስፈቅዱ፣ ቅድም የተጠቀሱት ከፈጅር ሶላት በፊት፣ ቀይሉላ ላይ፣ በዙሁርና በአሱር መካከል እናትና አባት ምኝታ ክፍል ውስጥ አሉ ማለት ነው። እንደገና ደግሞ ከኢሻ ሶላት በኋላ ወደ ምኝታ ክፍል ከገቡ በኋላ ዘለው መግባት እንደሌለባቸው ልናስተምራቸው ይገባል እንጂ ዘለን ይሄንን የማይሆን ነገር ሲፈጽሙ መቆጣትና በእነሱ ላይ መጮህ እስላም አይቀበለው። መጀመሪያ ማስተማር አለብን። ማስተማሩ በእኛ ላይ ካሏቸው ሐቆች አስረኛው ነው ማለት ነው። ሌላው 11ኛው በልጆች መካከል ፍትሃዊ መሆን አለብን። አንዱን ከአንዱ ማስበለጥ የለብን። ምንም ይሁኑ ምን ልጆቻችን ናቸው። ውዲቷ እናት፣ ውዱ አባት፣ እናት ሁሉንም አመጣሽ የወለድሽው አንቺ ነሽ። በሽንታቸው በሰገራቸው ሳትጸየፊ ያሳደግሽው እሺ፣ ጀዛኪላሁ ኸይረን ሐጂ በተኛው ጥሩ። እነዚህን ልጆች እኩል ነው ማድረግ ያለብሽ። ፊትሽ ላይ የሚንጸባረቀው ፈገግታ ራሱ ለመሐመድና ለአቡበክርና ለአህመድ ለነዚህ ሁሉ እኩል ነጸብራቅ መታየት አለበት። እርሳስና እስክሪብቶ ለፋጡማ ተገዛሽ፣ ለመሐመድም መግዛት አለብሽ የሚያስፈልገው ከሆነ ማለት ነው። ስለዚህ እኩል የሆነ ነገር ጊፍትም ስትሰጡ እንደዛው ስጦታ ሀዲያ እኩል መሆን አለበት ለአንዱ ጫማ ተገስቶ ያኛውን የሚያስፈልገው ከሆነ ለሱ መግዛት ነው እንጂ ለዚህኛው ገስቶ ያኛውን እንዲበባል የለበትም ለዚህ ረሱል አለይሂ ሰላቱ ወሰለም ምን ይላሉ اتقواها واعدلوا في اولادكم اللهم فروا በልጆቻችሁ መካከል አስተካክሉ ፍትሃዊ ሁኑ አንዱን ከአንዱ አታስበልጡ ይላል ስለዚህ መጠንቀቅ ያስፈልጋል ነው በልጆች መካከል ልዩነት መፍጠር የለብንም እኩል ማድረጋችን እነሱ በእኛ ላይ ካሏቸው ሐቆች 12ኛው ነው 13ኛው ልጆቻችን ከኛ የሚፈልጉት ምግብ መጠጥ አልባሳት የሚተኙበት ቦታ ብቻ ሳይሆን ሰላም ይፈልጋሉ ከኛ ፍቅር ይፈልጋሉ ከኛ ርህራሄ ይፈልጋሉ ከኛ እነዚህ ነገሮች ልንለግሳቸው ይገባቻችን አዛኞች መሆን አለብን አፍቃሪዎች መሆን አለብን እንደምንወዳቸው ልናንጸባርቅ ይገባል ስለዚህ የህሊና ሰላም እንዲያገኙ ከኛ ፍቅር ማግኘት አለባቸው ልጆቻችን እንጂ ማብላት ማጠጣት ማልበስ መጠለያ ማዘጋጀት ብቻ አይደለም የሚፈልገው ከኛ ፍቅር ልንለግሳቸው ይገባል ስናገኛቸው ውጭ ነው ሲመጡ በመሳም በማቀፍ ወደ ራስ በማስጠጋት ለአቅማዳም እስካልደረሱ ድረስ ደግሞ እስከ 10 አመት ባለው ውስጥ አብሮ መተኛት የሚችሉ ከሆነ እናት ጋር አባት ጋር አቅፈዋቸው እንዲተኙ ማድረግ ከ10 አመት በኋላ ነው 10ኛው አመት ላይ ሲደርስ ነው ወፈሪቁ በይነሁም ፊል መባጂ ባለው ላይ ዑለማዎች ምን ይላሉ የመኝታ ትናንትና የጥያቄ ተነስተው ነበር እስከ መቼ ድረስ ነው ልጆች ወላጆች ጋር መተኛት የሚፈቀደው የሚል ጥያቄ ተነስተው ነበር ተመልሼ አይቼው 10ኛ አመት ድረስ እስከ 10 አመት ድረስ ወላጆቻቸው ጋር ልጆች መተኛት ይችላሉ ነው የሚለው ስለዚህ አብረን በመተኛት በማቀፍ በመሳም እንደምንወዳቸው በማንጸባረቅ በአንደበታችን በመግለጽ ረህራሄና ፍቅራችንን ልንገልጽላቸው ይገባል እነ እንግዲህ የወላጆችን ፍቅር ሊያገኙ የሚችሉት በማብላት በማጠጣት መጠለያ በማዘጋጀት ብቻ ሳይሆን በዚህ መንገድ መሆን እንዳለበት ኢስላም ያስተምራል ከእለታት አንድ ቀን ሰላም ሐሰን አልሐሰን ኢብኑ አሊ የልጃቸው ልጅ ሲስሙ አጠገባቸው الاقرع يميبال عند صحابي ينبر الاقرع ابن حابس يبارال كجترن يمطاو يلالو انك يتي منطا بتشا سي سمو اياتشو الحسن ابن علي يرجاتشو لج معناتنا رسول الله عليه الصلاه والسلام يازا ادرغو سام سيادرغوت اي غرمونا منال ان لي 10 من الولد ما قبلت منهم احدا اني اسر لجوچ አሉኝ አለ አንዱንም ልጅ سنላውቅም አለ አይገርም 10 ልጆች አሉት አንዱንም ልጅ سنላውቅም አለ ረሱል አለይሂ ሰላቱ ወሰለም የመገረም እይታ ወደሱ አዩና እየተገረሙ አዩትና ምን አሉ መላ ይርሐሙ ላ ይርሐማ የማያዝን አይታዘንለትም አሉ ምን ማለታቸው ነው እቀልበን ውስጥ አዘኔታ የለም ማለት ነው ማለታቸው 10 ልጅ ሆኖት አንድ ልጅ የማይስም ሰው አንድ ልጅ እንኳን ሲያገኝ አረተው እንደውም አንዳንድ ጊዜ በጣም እናትም አባትም ልጃቸውን ከማፍቀራቸው የተነሳ ሁሌ ሲስሙት አረቀስበሉ ይባባሉም አሉ አረቀስበል ተመልከቱ ይሄ ነው እንግዲህ ፍቅር ማለት እሱ ግን አስር ልጆች አሉ አንዱንም ስማላውቅም ማለት እሳቸው ምን አሉ መላ ይርሐሙ ላ ይርሐ የማያዝን አይታዘንለትም ማለት አያየ ከእለታት አንድ ቀን ረሱል አለይሂ ሰላቱ ወሰላም ዘሁር ሶላትን ወይም ዒሻ ሶላትን ሊያሰግዱ ወደ መስጊድ ገቡ ይላል። ሸዳድ ኢብኑ አልሃድ عن ابيه كاور ያወራው ሐዲስ ነው። ማንን ተሸክመው ነበር ወደ መስጊድ ሲገቡ? ሐሰንን ወይም ሁሰይንን ተሸክመው ነበር ረሱል አለይሂ ሰላቱ ወሰላም። ገቡና فتقدم رسول الله صلى الله عليه وسلم فوضعه ودمهنا ابو جبنا قرچ ادرغوت ثم كبر للصلاه كذان الله اكبر بلا ما سجد جمروا اتجباچو قرچ ارغوتال يلجاچو لج سجود ادرغو اندالو اذا سجوداچون اسرزمو ادرغوتالكو ሶሃቦቹ ግራ ተጋቡ። በጣም ከመጠን የበለጠ ረዘመ። قال ابي ابي بن كعب يبالو صحابي رضي الله عنه በጣም ጨነቀኝና አለ ከመርዘሙ የተነሳ እራሴን ብድጋረኩ አለ እሳቸው ሳያደርጉ። ለክ ብድግ ብዬ እሳቸውን ተመለከትኩ። ምን ተከስቶባቸው ነው ስጁድ ያስረዘሙት ብዬ ቀና ማለት የለበትም ነበር እሳቸው ቀና ሳይሉ። ቀናስል واذا الصبي على ظهر رسول الله صلى الله عليه وسلم وهو ساجد كذا من عليه حسن وين حسين لجو اجرباتهم لا يوتوباتهم على ساتو سجود اندادرغو فرجعت الى سجودي على ابي وديو متملسكنينا ود سجودي قتلكني على اهون اساتو تونو يالتنسك لمندنو يلجاتهم لج اجرباتهم لا سنهبره نو. فلما قضى رسول الله صلى الله عليه وسلم الصلاه صلاه سيجرسوا صحابوچو غرا تغابو طيقواچو قال الناس يا رسول الله صلى الله عليه وسلم انك سجدت بين ظهراني صلاتك سجده اطلتها حتى ظننا انه قد حدث امر او انه يوحى اليك انك غرا تغباني الله ملكتني سجود ادرغوكو بزوا سرزمو ሊገባን አልቻለም ችግሩ። ወህይ መውረድ ጀምሮ ነው ወይን ሶላት ውስጥ የሆነ ችግር ተከስቶ ነው አልገባንም አሉ። ያያቸው ኡበይ ብቻ ነበር ችግሩ የተረዳው። እሱም ቀና አድርጎ ስላያቸው ነው። ሌሎቹ ግን አልገባቸውም ጥያቄ ያቀረቡ። ምናሉ የአላህ መልእክተኛ ሁሉ ذلك لم يكن ወህይም ይወረድ አልነበረም ሶላት ውስጥ የደረሰብኝም ችግር አልነበረም ነገር ግን አሉ ولكن ابني ارتحلني ነገር ግን ልጄ አሉ ልጄ ነው ያሉት የልጄ ልጅ አላሉ ልጄ እላይ ላይ ወጣና እኔ ስጁድ ያደረኩ ይያለሁኝ እላይ ላይ ሲወጣ فكرهت ان اعجله حتى يقضي حاجته እሱን ማስቸኮል አልፈለኩም ጉዳይ ስላለው የወጣው ዘሎ የፈለገውን አድርጎ እስኪወርድ ድረስ እየጠበቅኩት ነበር አሉ። سبحان الله اياچو وما ارسلناك الا رحمه للعالمين يلجاچو لج اني بوهر يجي اوردو عليهم انجي تقمو سكي ورد درس انا قيو ساتچو گن قرسو يفلگون ادرگو سكي ورد درس ايتطبقوت نبر ايه نو اند قوي يادرگين قالو انا ايهن يحل فكر سيسطو ينبرس يلجاچو اسمن يحلو الله اعلم እና እኛ ለልጆቻችን ይሄን ያህል ፍቅር ልንሰጥ ይገባል። አነስ ኢብኑ ማሊክ ባስተላለፉልን ሐዲስ ላይ ረሱል አለይሂ ሰላቱ ወሰላም እንዲህ ይላሉ ኢኒ ለአድኹሉ ፊ ሶላቲ ወአና ኡሪዱ ኢጣላታሀ ፈአስማኡ ቡካአ አስሰቢይ ፈአተጀወዙ ፊ ሶላቲ ሚማ አዕለሙ ሚን ሽደቲ ወጅዲ ኡሚሂ ሚን ቡካኢሂ እኔ ሶላት ውስጥ ገባለሁ አሉ ማሰገድ ጀምራለሁ ከዛ ማስረዘም እፈልጋለሁ አሉ ሶላቱ ግን በመካከል የልጅ ለቅሶ ሰማለሁ አሉ ሰሰማ እናት የው እንዳትጨነሳጠረዋለሁ አሉ ውስጣቸው እንዳለ ነው የሚያሳየው እና ይህን ያህል ነበር ለልጅ ትኩረት ማህ መልእክተኛ ሰለላሁ ዐለይሂ ወሰለም እና እኛም ይሄን ያህል ትኩረት ልንሰጥ ይገባል። አይሻ ወጣ ብለሽ ግቢ ወይም ቡና ፍሺ እሺ እንግዲህ ሴት ልጅ ከዚህ እስካሁን የተነጋገርናቸው የወንድም የሴትም ልጅ ፍቅር ልንሰጣቸው ይገባል ሌላው እስላም ለሴት ልጅ ለየት ያለ ትኩረት ሰጥቷታል ምን ብሎ እንዲህ ይላል ሐዲሱ ረሱል አለይሂ ሰላቱ ወሰለም ያስተላለፉልን ማን አለ ጃሪየተይኒ حتى تبلغ جاء يوم القيامه انا وهو وضم اصابعه الى ولت ست نجوتين يا صدق لاقمه حيوان اسكيدرسو درس ولت ست نجوتين يا صدق انينا اسو عندي هنا نمطالن ابو ولت طاطاتشون وضم اصابعه الى طاطاتشون اكوكول ادرغو እኔ እና እሱ እኩል ሆነን እንመጣለን አሉ ይላል ይሄን ያህል ነው ለሴት ልጅ ትኩረት የሰጠው እስላም እና ምን ያህል ነው ሴት ልጆችን ተንከባክበን እንደ ወንድ ልጆቻችን ትኩረት የምንሰጠው አንዳንድ ጊዜ ይገርማል እውነት ይሁን ውሸት አላውቅም ሴት ልጅ ፍቅሯ ወደ አባቷ ያጋድላል የወንድ ልጅ ፍቅር ደግሞ ወደ እናቱ ያጋድላል ይባላል እውነት ነው ሞክራችሁት እንታውቃላችሁ ተከከለ ነው ኡሙ ኢስራ አግብተሻል አግብተሽ ወልደሻል ሐሊማ ፌሩዝ ነው ካላገባሽ ነው ማለት አይፈቀድልሽም ፌሩዝ አግብተሻል ፌሩዝ አግብተሻል አላገባው ምንና ታዳ ሳታገቢ ይሄንን ፍርድ ትሰጫለሽ እንዴ አንቺ ደግሞ ዳኛ ሳትደረጊ ይሄ ዳኝነት የተሰጠው ለነማን ነው ላገቡት ነው አግብተው ለወለዱት ላጤዎች እንደዚህ አይነት መልስ ባትመልሱ ጥሩ ነው እሺ ኤግዛምፕል ፌሮዝን ይመስል ስለዚህ አሁን እዚህ ቦታ ላይ ወላጆች ናቸው የሚያውቁት ወላጆች ልጆች ሴት ልጅ ወዴት እንደምታጋደል ወንድ ልጅ ወዴት እንደሚያጋድል ሆነም ግን ዋናው ነገር እዚህ ቦታ ላይ የሚፈልገው ወዴት የሚያጋድሉ ወዴት ሴት ልጅ ትኩረት ልንሰጣት ይገባል ከሁለቱም ሳይድ አባትም እናትም ለሴት ልጅ ለየት ያለ ትኩረት መስጠት አለባቸው እንጂ የበታች አድርገው መፍራት አለባቸው 14ኛው ሀቅ የልጆች በወላጆች ላይ ካሏቸው 14ኛው ሀቅ ተኸይሩ ሱህበቲ ሷሊሃቲ ለሁ ጥሩ ጓደኞችን መምረጥ አለብን ለልጆቻችን ከነማ ጋር ነው የሚጫወቱት ገና 7 አመት አረ ከ7 አመት በፊትም ከማን ጋር ነው የሚጫወቱት ከማን ጋር ነው የሚውሉት ከማን ጋር ነው ትምህርት ቤት የሚሄድ ሩት ከትምህርት ቤት ተመልሰው የሚመጡት እኔ ይገባ لان الصاحب ثم ጓደኛ ብሎነ ነው ይላሉ ራሱ ይጎትተዋል ሙቃረኒ يقتدي ይላሉ ጓደኛ በጓደ የመከተልና የመመረክ እጣፈንታው የተረጋገጠ ነው ጓደኛ ጓደኛው የሚሰራው አረማመድ ሳይቀር አመለካከት ሳይቀር አነጋገር ሳይቀር አበላል ሳይቀር ሁሉንም ከጓደኛው ለመኮረጅ ይሞክራል ስለዚህ ጓደኞቻቸው የልጆቻችን ጓደኞች እንደማን እንደሆኑ ለነመርጥና ትኩረት ልንሰጠው ይገባል ነው የሚለው እስላም ስለዚህ ዋናው ነገር 14ኛው ሀቅ የልጆቻችን ጓደኞችን ልብ ልንል ይገባል واختر من الاصحاب كل مرشد ان القرين بالقرين يقتدي فصحبه الاخيار للقلب دواء تزيد للقلب نشاطا وقوه وصحبة الأشرار داء وعمى تزيد للقلب السقيم سقما لنا. سبحان الله يح أبابل بتأمي جرمال فسق واختر من الأصحاب كل مرشد أو كل مرشدين ولتم عن ليلانو كوادنيوش ጥሩ የሆነ ምረት ለምን ጓደኛ በጓደኛ ስለሆነ የሚከተለው ጥሩን የሚጎዳኝ ወይም ወዳጅ አድርጎ ጓደኛ አድርጎ የሚይዝ ጥሩን ለልብ ደዋ ለልብ መድኃኒት ነው ከዚያስ እሱን ጓደኛ አድርጎ መያዝ ተዚዱ للقلب نشاطا وقوة ለልብ حايلنا تمركتو حايلنا دبرتن ماسوجدن وين من غزي نقونتن يجمران نقونا حايلنا عندي هون يادرقوال حايلنا يميلو قلبتنيا مارسايو من غزي بقى طرو سو عندي هون يادرقوال وصحبه الاشرار مدفو دمو مغوداجت مدفو يهونن سو غادنيا ادرقو ماز داء وعمى بشتانا እውርነት ነው ወይም መታወር ነው ለታመመ ቀልብ በሽታን ይጨምራል ይላል ይሄ ገጣሚ ስለዚህ የጓደኝነትን ምንነት ረሱል አለይሂ ሰላቱ ወሰለም በሐዲስ ገልጸውልናል የጓደኛን ጥሩ ጓደኛን ያዘ ሰው የሽቶ ነጋዴ አጠገብ ቁጭ እንዳለ ሰው ነው ብለዋል ሽቶ የሚሸጥ ሰው አጠገብ ቁጭ ያለ ሰው ወይ ያ ሽቶ ሻጪ ሀዲያ ይሰጣዋል ሽቶ ወይም ደግሞ እዛ ጠገብ ቁጭ ካለ ጥሩ ማዕዛ ነው ወደሱም ይመጣው ጥሩ ሽታ የምትፈ ጓደኛ ምሳሌው ደግሞ አሉ ከናፊኺል ኪር ነው የሚሉት እንደ ወናፍንት የሚረፋ የብረት ቀጥቃጭ አይታችኋል ብረት እንትን ቢላዋ ምናምን የሚሰሩ የሆኑ ሰዎች እነሱ እሳቱን ለማንደድ ከቆዳ የተሰራ የእሳት ማንደጃ አላቸው እሱ ሲነፉ እዛ ጠገብ ቁጭ ያለ ሰው ወይ የብረቱ ዝገት ሲነሳ የሆነ መጥፎ ጠረን አለው ወይ እሱ ይመጣል ወደሱ መጥፎ ጠረን አለበለዚያ ደግሞ ነው ከእሳ ነሳው ልብሱን ጥለዋል የሆነ ምሳሌ ነው እና ጥሩ ጓደኛ ከኛ ጋር ምሳሌ ያደረጉት ሷሊህ የሷበላል የሷ አነጋገር የሷ መለካ ስበኛ ይማርከኛል ማለት ነው መጥፎ ጓደኛ ደግሞ እኔ ጋር ካለ መጥፎ ጓደኛ እኔ ጓደኛ አድርጌ ይዤው ከሆነ ወይ ወደ መጥፎ ባህሪው ጥሪ ያደርግልኛል ወይንም ደግሞ ጥሪ ባያደርግ የሚያደርጋቸው የሚያሳያቸው አትራክቶች ወይም መንቀስቀሳዎች ይዘቶች እኔን ከእለታት አንድ ቀን ይማርከኛል ሰላት ማትሰግድ ጓደኛ ካለ የሱ አለመስገድ ነገ አንቺንም እንዳትሰግጂ አንተንም እንዳትሰግድ ያደርጋል ሂጃብ ማታደርግ ጓደኛ አለችሽ ዛሬ ሂጃብ ለምን አትተይ ወጣት እኮ ነሽ ገና አንቺ በነጋ አድሜሽ መሸፋፈል ምንድነው ባክተንሽም የሷ ሂጃብ አለማድረግ አንቺ ወደሷ ሂጃብ አለማድረግ ይስብሽ የጓደኞች ጥሩ መሆን ባቸው አስራ አራተኛው ሀቅ ነው አስራ አምስተኛው ጥሩ ፍቅር ለቢላ አስራ አምስተኛ ጀዘ ከላው ኸይረ ቺነን አጥብቀን ይዘና ባለ بسم الله الرحمن الرحيم أهونس جمرو وحق لا يدرسنال ساعة اللي مشاماتنا وطورو أسرى مستنيوب يلجوج حق لا ولا جوج لاي توفير أسباب اللهو واللعب المفيد ልጆችን የሚጫወቱበት የሚዝናኑበት የሚስቁበት ነገር ማዘጋጀት በወላጆች ላይ ግዴታቸው ልብ በሉ ኢስላም ሁሉንም ነገር ያሟላ የሆነ ሃይማኖት ነው ጎደሎ የለው ልጆች እንደ ልጅነታቸው መጫወት አለባቸው ልጆች እንደ ልጅነታቸው መዝለል አለባቸው ግን ለመጫወቻ የምናዘጋጅላቸው ነገር ለህይወት ጸር የሆነ መሆን የለበትም አንድ ሁለተኛ ከኢስላም ጋር የሚጋጭ ነገር መሆን የለበትም ተሰማላችሁ ባለፈው ዛሬም ራስዎ የሰማሁት ዜና አለ አሜሪካ ላይ የሁለት አመት እህቱን የስንት አመት ልጅ እንደሆነ ልባራልኩ የሁለት አመት እህቱን በራሱ ተገስቶ በተሰጠው መሳሪያ ገደላት አሜሪካን ውስጥ ሰው የመግደልም ዲሞክራሲ አለ አያችሁ ያ ልጅ አያንቅም እህቱ ትሞታለች አትሞትም የሚባል ነገር የለም ተሰጠው እንደውም ለህፃናቶች በነፃ እየተገዛ ይሰጣል እነሱም ተፈልገ እንደ ባህል ተደርጎ ነው የተያዘው ያሁኑ የአሜሪካ መንግስት ኦባማ ይሄን ነገር ለፓርላማው አቅርቦ መጨረሻ ላይ አልተስማሙበት ለመቀነስ ወይም እንትን ለማለት ተመልከቱ ባለፈው 20 ልጆች ነው የገደለው 20 ልጆች በራሱ መሳሪያ ማለት ነው እንደዚህ አይነት ሳይሆን ጉዳት ላይ የማይጥል ወደፊት ሊጠቅም የሚችል ያዝናናቸው የሚችል መጫወቻ ነገር መዘጋጀት አለበት ምሳሌ የዋና ጫወታ ዋና መለማመድ ኢስላም ይደግፈዋል ሩጫ ስፖርት የሚሰሩበት ቦታ ላይ ቦታ ማመቻቸት ሴትም ልጅ ብትሆን ራሱ ወንዶች በሌሉበት ቦታ ላይ የሰውነት እንቅስቃሴ ማድረግ አለባት አንዳንድ ሴቶች ምንም አይነት እንቅስቃሴ ማያደርጉ ከሆነ በጣም ቶሎ ያረጃሉ አይደል? አይ ቲንክ ይመስለኛል እና ሴቶችም ወንዶችም ስፖርት መስራት አለባቸው ስፖርት ሲሰሩ ግን መቀላቀል የለባቸው ምን ጊዜ ሙስሊም የታጠቀ አማኝ ነው መሆን ያለበት እኔ ሽጉጥ ይታጠቃላልኩ ሰውነቱ በቃ ለማንኛውም አንዳንድ ጊዜ የሰውነት እንቅስቃሴ ማያደርጉ ልጆች በጥቃቅን የበሽታ እንትኖች የመለከፉና የመጠቃቱ እድል የሰፋ ነው ስለዚህ ልጆቻችን የሚጫወቱበትን ቦታ እናዘጋጅላቸው ምሳሌ ግልቢያ ሩጫ ዋና ቀስት ውርወራ ቀስት እንኳን በአሁን ሰዓት የለም ሆኖም ሀታ ሌላው ቀርቶ የመሳሪያ ልምምድ እንኳን ይለማመዱ ከተባለ ወላጆች ባሉበት እንደ መሳሪያውን ገዝቶ ሰጥቶ እንደፈለክ ሂድ ተጫወት ሳይሆን እንደዚህ አይነት ነገሮችን ማለማመድ ጥሩ ነው ሴት ልጆች ወደፊት ሊጠቅማቸው የሚችል ሙያ አንዳንድ ጊዜ ቤት ውስጥ ያላችሁ ለወንድ ልጅ ሽጉጥ ተገዝቶ ይሰጠዋል ይሄ አገራችን የውሸት ሽጉጥ ማለት ነው ጥሩ ነው ለሴት ልጅስ ምን ነው የሚሰጣት ጀበናና ሲኒ ይሄ ነው እቤት ውስጥ የሚደረጉት ጥሩ መጫወቻዎች ይገዙላቸው ነገር ግን ይሄ የሚጫወቱበት ነገር እስከመቼም አብሯቸው ሊቀጥል የሚችል ቢሆን ጥሩ ነው ሙያ ሊሰጣቸው የሚችል ምክንያቱም የህፃናት የልጆቻችን አእምሮ ብሩህ ስለሆነ አንድን ነገር የሚያመነጩ የሚያደርግ የሆነ የመጫወቻ ስልት ማበጀትና ማዘጋጀት አለብን እንጂ ከቤት እንዳትወጣ የምን ጨዋታ ነው? ቁርአን ቀራ ትምህርት ናትና ከኛ ላ እስላም አይቀበለው ይሄን እስላም አይቀበለው መጫወት አለባቸው መዝለል አለባቸው ቤት ውስጥም ሆነ ግቢ ውስጥ ወይም መዝናኛ ቦታ ሊወሰዱ ይገባል ያ መዝናኛ ቦታ ግን ከሸሪዓ ጋር የሚጋጭ አይሁን እንጂ በሙዚቃ አይደለም እናዝናናቸው በአጉል ፊልም አይደለም እናዝናናቸው እስላም በሚወደው ነገር እንዲዝናኑ መደረግ አለባቸው ይሄ ሐቃቸው ነው በልጅነታቸው መጫወት አለባቸው 16ኛው ሐቅ ወላጆች በተለይ አባት በተለይ አባት ልጆቹን መቀለብ ግዴታው ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ ልጆቹን መቀለብ ግዴታው አይ ሂድ ገና በ7ኛው አመት በ10ኛው አመት ሂድና ለስትሮ ጠርገና ሂድ መርካቶ ቲማቲም አዙራ ሸጣይና እንጂ እንደዚህ አርገሽ ብር ይዘሽ ነይ እስላም አይቀበለውም ይሄንን የነሱ ግዴታ አይደለም አሁን አሁን መቀለብ አለባቸው አባት ልጆቹን 16ኛው ልጆቹን መቀለብ አለበት እስከ አቅመ አዳም ወይም አቅመ ሔዋን እስኪደርሱ ድረስ መቀለብ ግዴታው በወላጆች ላይ ያላቸው መብት ነው እንደውም ዑለማዎች ከዚህ አልፈው ምን ይላሉ ከአቅመ አዳም ከአቅመ ሔዋን ካለፉ በኋላ ራሱ ቤተሰቦች ሀብታሞች ከሆኑ ልጆቻቸውን መቀለብና የሚያስፈልጋቸውን ነገር ማሟላት ግዴታቸው ነው የሚሉት ወይልዘሙል ዋሊደይን ኢን ካና አግኒያአ አይንፊቃ አላ አውላዲሂማ ሐታ ማ ባዕደ ሩሽዲ ኢን ካኑ ፉቀራ ልጆቻቸው ምንም ነገር ከሌላቸው ወላጆች ሀብታሞች ከሆኑ ትላልቆች ከሆኑ በኋላ ራሱ ሊቀልቧቸውና የሚያስፈልጋቸውን ነገር ሊያሟሉ ግዴታቸው ነው እስከ ማለት ደረጃ ዑለማዎች ደርሰዋል ውጭ ሀገር እንኳን እንደሰማሁት ከሆነ አሜሪካ እነዚህን የመሳሰሉ አገራት ለልጆች የሚቀመጥ የተወሰነ ገንዘብ አለ አሉ ከደሞዝ ላይ የሚቆረጥ እውነት ነው ይሄ ነገር ውሸት አላውቅም ግን የነገረኝ ሰው አለ ጥሩ ነው ይሄ ነገር ጥሩ ነው መቀመጡ ጥሩ ነው ጥሩ ስለዚህ ይሄ ይፈልጋል ምክንያቱም ለወደፊት ይሆናቸዋል ነው እና እንዲህ አይነት ነገሮች መኖራቸውን ጥሩ ነው ግን ከአቅም በላይ መገደድ ግን የለበትም ለቤት ወጪ የማይበቃው ከዛ ላይ ቀርጦ ማስቀመጥ ይሄም አስፈልጋ አይደለም ሆኖም ግን የሚደገፍ ነገር ነው 17ኛው ሐቅ ልጆቻችንን በስርዓቱ አው ትክክል ቻይልድ ትክክል ይሄንን ብለው የሚጥሩት ሌላም ስያሜ ይስጡት ለማንኛውም የሚቀመጠው የተወሰነ የልጆች ወደፊት የሚሰጣቸው እንጂ አሁን ባሉበት እድሜ ላይ ቢፈልጉ ከዛ ገንዘብ መውሰድ ይችላሉ እንዴ መውሰድ ይችላሉ ኦኬ ኖ አው ኖ አው እንግዲህ ያላችሁበት ሀገር ይለያያል ማለት ነው ጥሩ ለሁለታችሁም እንደፈለጋችሁ ለማንኛውም ያን ገንዘብ ልጆች ወስደው ኦኬ 15 አመት ጥሩ 18 አመት ከሆናቸው በኋላ እንደሀገሩ ይለያያል በቃ እንደዛ ይቻላል ጥሩ ለማንኛውም መቀመጡ ጥሩ ነው 17ኛው ሐቅ ልጆች በወላጆቻቸው ላይ ካሏቸው 17ኛው ሐቅ ስርዓት ይዘው እንዲያድጉ ማድረግ መቻል አለበት እየቀበጡ አይደለም ማድረግ ያለባቸው ይሄም ልብ በሉ ልጆችን አቅብጦ ማሳደግ የጠቀምናቸው እንዳይመስለን እየጎዳናቸው እንጂ እንግዳ ቤት ሲመጣ ውሃ አንስቶ እንግዳ ላይ የሚደፋ ልጅ አይደለም እናትን አንስቶ የሚማታ ልጅ አይደለም እኔ ካልተማታሁ ለፖሊስ ደውዬ ጠራለሁ ይጥራ ይሄ ነው አንዱ ዲሞክራሲ የዘቀጠ ዲሞክራሲ ማለት አባት ልጅን ከገለመጠ ለፖሊስ ደውዬ እናገራለሁ የሚል ልጅ ከሆነ ይሄ ልጅ አይደለም እንዲህ አይነት ዲሞክራሲ እስላም አይቀበለው ልጆች አይራቡ አይጠሙ አይታረዙ ፍቅር አይጡ እንጂ ቀጥተው ማደግ ግን የለባቸው እናትን ተማጥቶ አባቱን ተሳድቦ ሰራተኛ ላይ ዘሎ እንግዳ ሲመጣ ውሃን ስቶ ደፍቶ ብርጭቆ ወርውሮ እንዲህ አይነት ልጅ አይፈልግም በእስላም ውስጥ አደም ይዞ ማደግ አለበት ይሄ ግዴታችን ነው ልጆቻችንን በስርዓት ማሳደግ አለብን ስርዓት ይዘው እንዲያድጉ ማድረግ የነሱ ሀቅ ነው በእኛ ላይ እና ይሄን ከዚህ ውጭ ባላ አስተዳደግ ማሳደግ አለበት ብሎ የሚመጣ ዲሞክራሲውም ደንጋጊውም ገደል ተያይዘው ይግቡ እንጂ እስላም አይቀበለው ስለዚህ እኛ ልጆቻችንን የምናፈቅር የምናከብር የምንወድ ከመሆናችንም ጋር ስርዓት ያለው አስተዳደግ ይዘው ማደግ አለባቸው 18ኛው ሀቅ ልብ በሉ ልጆቻችንን ለአቅመ አዳም ሲደርሱ ሴቷ ምን እንደምትታይ ስታይ ምን እንደማድረግ እንዳለባት ወንዱ ለአቅመ አዳም ሲደርስ ምን እንደሚያይ ከአካሉ ከሰውነቱ በመናሙም ይሁን ባጋጣሚ ፈሳሽ ስፐርም መውጣቱን ፈሳሽ ነገር ቢያይ አስቀድሞ አባትና እናት ሊያስተምሩት ይገባል ምን ማድረግ እንዳለበት ሴት ልጅም እንደዛው የወር አበባ ደም ከሰውነቷ የሚወጣበት ጊዜ ሲደርስ ከመድረሱ በፊት ልጃቸውን ማስተማር አለባቸው ደም ከሰውነትሽ መውጣት ሲጀምር ንገሪን ትምህርት መባር አለባት እንዳትጨናነቅና ደብቃ እንዳታልፈው ብዙ ሴቶች ናቸው ይሄን ነገር ከወላጆቻቸው ሳይማሩ ቀርተው ሴቶችም ወንዶችም ሰላት ሳይሰግዱ ጾም ሳይጾሙ ደሞ ሲቆም መታጠብ እንዳለባቸው የማያውቁ በርካታ እህቶቻችን ነበሩ ይሄ ልጆች በወላጆቻቸው ላይ ካላቸው ሀቅ ልናስተምራቸው ይገባል በእንቅልፍ ልብህ ተኝተህ ስትነሳም ሆነ ያው ሳገባ ከቀረ ድንገት በእንቅልፍ ልቡ ተኝቶ ቀን ሲያስብ የነበረው ነገር ካለ ከተቃራኒ ጾታ ጋር አብሮ የተኛ መስሎት ከሰውነቱ ፈሳሽ ውሃ ወጥቶ እልብሱ ላይ ወይም ሰውነቱ ላይ ካየ እንደዚህ አይነት ነገር ሲያጋጥምህ ማድረግ ያለብህ እንደዚህ ነው ተብሎ ሊነገረው ይገባል። ለሴቷም እንደዚሁ የወር አበባም ሆነ ሌላ ነገር ከሷም የሚወጣ ፈሳሽ እንዳለ እስላም ያስተምረናል። እርግጥ እኛ ስንማር ሳይንስ ላይ ሴት ፈሳሽ አታይም ማለትም ስፐርም የሚባል ነገር የለም ብለው ቢወስኑ ባዮሎጂ ላይ እንደተማራችሁት ነገር ግን እስላም አለ ነው የሚለው። አሁን አንዳንድ ጥናት አድራጊዎች ተመራማሪዎች አለ ብለው የሚያረጋግጡዋል። ሁለቱም ነገር ነው እሷ ውስጥ ያለው። ስለዚህ ሁለቱም ሴቷን በእንቅልፍ ልቧ ተኝታ ስትነሳ ሰውነቷ ላይም ሆነ እልብሷ ላይ ፈሳሽ ነገር ካገኘች መታጠብ እንዳለባት አስቀድመን ነው ማስተማር ያለብን። የወር አበባ አይታ ሲቆም ስታይ ምን ማድረግ እንዳለባት ቁርአን ይዛ መቅራት እንደሌለባት ሶላት መስገድ እንደሌለባት እና ለተከለከላቸው የሚገቡ ነገሮችን አስቀድመን ማስተማር አለብን ያ ችግር ከመፈጠሩ በፊት። ስንት ወላጆቻችን ይሄን ነገር ያውቃሉ? አላሁ አለም። ይሄ 18ኛው ሀቅ ነው ልናስተምራቸው ይገባል። የመጨረሻው የልጆቻችን ሀቅ 19ኛው የመጨረሻው የልጆቻችን ሀቅ እናትና አባት ለልጆቻችን የትዳር ጓደኛ ስንፈልግ ምን አይነት ተቋራኝ ወይም የትዳር ጓደኛ መፈለግ እንዳለብን ጥሩ መሆን እንዳለባቸው በእኛ ላይ ካሏቸው ሀቆች ውስጥ የመጨረሻው ይሆናል። ልጃችንን ሀብቱን ብቻ አይተን አሳልፈን መስጠት የለብንም ለጋጣ ወጥ ወንድ። የሀብታም ልጅ ስለሆነች ብቻ ለልጃችን እሷን መጥፎ ባህሪ እንኳን እያለባት አንጥተን ለሱ መዳር የለብንም። እርግጥ አንድ ጥያቄ ይነሳል፣ አሁን ልጆች እራሳቸው ናቸው የሚመርጡት በአሁኑ ሴንቸር ውስጥ ወይንስ ወላጆች ናቸው የሚመርጡት የሚለው ጥያቄ ውስጥ ይገባል። ይመስለኛል 90% እነሱ ጨርሰው ነው ወደ ቤት ሰሚበጣው የሚጨርሱበት ወይ ወይ መንገድ የተለያየ መንገድ አለ ትምርት ቤት ሊሆን ይችላል አሁን ፌስቡክም ሊሆን ይችላል ስካይፕ ሊሆን ይችላል ባይሎክስ ሊሆን ይችላል ፓልቶክ ሊሆን ይችላል የተለያዩ የቴክኖሎጂ መንገዶችን ተጠቅመው ከጨረሱ በኋላ ነው እማዬ እከሌን ማግባት ይፈልጋለሁ ብላ የምትመጣው አይደል ሆኖም እሺ ይሄንን ሐሳብ ይዛ ስትመጣ የልጁ ማንነት ወላጆች ማጣራት አለባቸው አባቱም እንደዛው ግዴታችን ነው ድሮ ወላጆች ነበሩ ለልጆች ሚስት ለልጆች ባል ለልጃቸው ሚስት የሚያመጡት አሁን ግን በእነሱ መንገድ ነው የሚያልቀው ሆኖም አስተላለቁን ግን መከታተል አለባቸው አንደኛ የሚመጣላትን ባል ማንነቱን ማወቅ አለባቸው ዲነኛ ጥሩ ባህሪ ያለው ከዛ በኋላ ሀብታም ቢሆን መልከ መልካም ቢሆን ዘራቸው ቢሆን ችግር የለው ግን መጀመሪያ የሚቀመጠው መቀመጥ አለበት ሁለተኛ የመዳሪያ ሰዓት ደርሶ ማግባት እየፈለገች ወላጆች ሊከለክሉ አይገባም ይሄ አደጋ ነው ልጃቸውን ማግባት እየፈለገች አይ ዩኒቨርሲቲ ግቢ ተመርቀሽ ጨርሺ ስራ ያዢ ከዛ በኋላ ነው ምንድርሽ አይባልም ቢያንስ ኒካ ይደረግ በቃ ለአቅመ ሔዋን ደርሳ ማግባት ደረጃ ላይ ደርሳ ባል ከመጣላት ወላጆች መመለስ የለባቸው ይሄን ቢያደርጉ ግን አላህ ፊት ይጠየቃሉ የመልቂያ ምክንያቱም እነዚህ ልጆች በዲን ጠንካሮች ካልሆኑ በስተቀር በጓሮ በር እየተገናኙ የሚያደርጉትን ያደርጋሉ ከጠያቂዎቹ ወላጆች ናቸው ስለዚህ ልጆች ለትዳር ሲደርሱ እሱ ማግባት ፈልጋለሁ ሲል ላ ማግባት አይቻለም ተማር ትምህርት ጨርስ ስራ ያዝ ቢያንስ 2-3 አመት እየሰራ ብሩን አምጣ አይባልም ሴት ልጅ በአሁን ሰዓት ትዳር እየፈለገች የሚያገባት እየመጣ ወደ አረብ ሀገር ወደ ዩሮፕ ወደ ኤዥያ ወደ አሜሪካ ልከው ብር ለመሰብሰብ የሚፈልጉ ወላጆች አሉ አላህን መፍራት አለባቸው አላህን መፍራት አለባቸው ስለዚህ ትዳር ከመጣላት ከፈለገ ዝግጁ ከሆነ ሊድሯቸው ይገባል ቢያንስ ኒካህ አድርገው ይማሩ አብረው ምን ችግር አለው ሃይ ስኩል ላይ ያሉ አዎ መጸነስ የሚባል ነገር ቢመጣስ የሚል ጥያቄ ሊመጣ ይችላል ዑለማዎች አንዳንድ ሶሉሽን ያስቀመጡት ነገር አለ ያ ነገር ምን ያህል ተቀባይነት አለው የለውም የሚለው ነገር እንግዲህ ይሄንን ዑለማዎች መጠየቅ አለባችሁ ትምህርት ዓለም ላይ ከሆኑ ትምህርቴን ያደናቅፍብኛል ካለች መከላከያ መጠቀም ትችላለች ትምህርት እስክጨርስ የሚሉ ዑለማዎች አሉ ሆኖም ይሄንን ሸሃችንን መጠየቅ ትችላላችሁ ሲገቡ እና ኤሌመንተሪ ላይም ሆነ ሃይ ስኩል ላይም ሆነ ዩኒቨርሲቲ ላይ ሁለቱም ኒካህ አድርገው መማር ይችላሉ አለበለዚያ ግን በስተጀርባ የሚመጣውን አደጋ ከቤተሰብ አልፎ ለአገር ጸር ይሆናል ድርቅ የሚመጣው የአላህ ቁጣ የሚወርደው የአገር ጦርነት የሚፈጠረው የተለያዩ በሽታዎች የሚመጡት ልጆቻችንን በጊዜ መዳር እየቻል ሳንድር ቀርተን በዝሙት ነው የሚመጣው ስለዚህ እንደዚህ አይነት አደጋዎችን ለመከላከል የልጆቻችን የመጨረሻው ሀቅ ለትዳር ከደረሱ በጊዜ መዳር አለብን ነው ምነው አላህ በሰማነው እምንሰራ ያድርገን የዛሬው ትምህርታችንን የልጆች ሀቅ በዚሁ ይጠናቀቃል አላህ ሰምተው ወደ ተግባር ከሚቀይሩት ያድርገን ልጆች የወላጆቻቸውን ሀቅ ከሚወጡት ያድርገን ወላጆች የልጆቻቸውን ሀቅ ከሚወጡት ያድርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وآله وصحبه أجمعين والسلام عليكم ورحمة الله وبركاته عجيمين شيء تيك شو اوكي تو يمجمر ياو يا أيها النبي قل لأزواجك وبناتك سلعيجا من نادر سورة ሱራቱ አልአህዛብ ቁጥር 59 ሱራቱ አልአህዛብ ቁጥር 59 ቁጥር 59 በነገራችን ላይ እኛ ቁጥር ስናይ ልብ በሉ የአረብኛው አቀማመጥና አዎ የአረብኛው አቀማመጥና እኛ እንንቆጥርበት አቆጣጥ ይለያያል። ወደፊት ያለው ቁጥር ነው የአያ ያንቀጿ ቁጥር የሚባለው እንጂ ገና ከመጀመራችን ያለው አይደለም። ስለዚህ ያ ነው ሁለተኛው የሁለተኛው ሱረቱ ኑር ቁጥር 58 ሱረቱ ኑር ቁጥር 58 ማስፈቀድ እንዳለባቸው የሚናገረው ፍላጎታችን ጀነት ጀዛከላሁ ኸይረን ጥያቄ ጥሩ ጥያቄ ነው ግን ከስ ለማድረግ ሞክሬ ነበር ወይያኪ እውለ በዛች ሰዓት የፍቅር ሰዓት ስለሆነ ነው ወይ ብለኛል አዎ መልሱ መልሰዋል ግን የፍቅር ሰዓት ስለሆነ ብቻ ሳይሆን ልጆች ድንገት ወደዛች ክፍል ሳይስፈቅዱ ዘለው ሲገቡ ባልና ሚስት በማይፈልግበት ሁኔታ ላይ ሊሆኑ ይችላሉ ድንገትም እርቃናቸው ሊሆኑ ይችላሉ ልጆች ደግሞ አእምሯቸው ስለሆነ እንደኛ በወንጀል ስላልተበረዘ በዱንያ ጭንቀት ስላልተሞላ የሚያንችለን ቀረጽባቸው ይችላል ስለዚህ እዛ ሰዓት ላይ መግባርባቸው ለማተርጎም ግልጽ ነው አባሪ ጥሩ ማንኛውም ይሄ ነው ኡስታዝ አልገባም ሰላም ነው ወራህመቱላሂ ወበረካቱ በርካት ያሉ ጥያቄዎች ናቸው ደረሱ ማንኛው ወንድማችን የጠየቁትና ዘርዘር አድርገው ጠይቀዋል ለወልይ ውቅና ንካህ ታስባል በአሚር ዘንድ ተሄዶ የሚል ነገር ነው ይሄ ሁኔታው እና አካባቢው መታየት አለበት ወልዮችን በአካባቢው ከሌሉ አሁን እንዳልከው በከተማ ውስጥ ወይም ደግሞ ባለችበት ቦታ ውስጥ ወንድም ካለ ንካህ ማሰር ያለበት እሱ ነው ንስፍ ዲንን ለማሟላት ነው ማለት ሐሳቡ ጥሩ ነው ግን የተሟላ አልሆነም መስፈርቱ ስላልተሟላ ስለዚህ ንካህ መደረግ የነበረበት ያ ወንድምየው ባለበት እና እሱ ፈቅዶ ወይም ሰው ወክሎ ነበር መደረግ ያለበት ይሄን ባለማድረጋቸው ጉድለት አለው አሁን ማድረግ ያለባቸው ያላቸውን ግንኙነት አቁመው እንደገና ለወላጆች አሳውቀው በወላጆቹ ቅና ንካሃቸውን አስረው ነው መከተል ያለባቸው እንደ ካልሆነ በስተቀር ያለ ወልይ ላ ንካሃ ኢላ ቢወልይ ወሻሂደ ዓድል ሁለት ምስክርና ወልይ ከሌለ በስተቀር ንካህ እንደሌለ በሐዲስ በግልጽ ተቀምጧል اي امراه نكحت نفسها بغير اذن وليها فنكاحها باطل نو يا لوليها فقاد راسان يدارج نكاحها ودق نو بلوال بحديث عندي اسكو ندرس دغمو نكاحتو بعدس ملكو مدرج عندبت اسكون ينبرو انغدي منال بات هي حلال مسلواتو ليون يخلال شبهه نكاح نو ميبالو የስካውን ቆይታቸው ሳይሆን ወደፊት ቆይታቸው ነው ያስቡበት የሚገባው ለዚህ መልስ ይሄን መስላል والله اعلم ለለው ወይ ለምለው አው መልስ ነው ያለበት ማለት ነው ሌላ ሁለተኛው ጥያቄ ብዙ ህቶች ወደ አረብ ሀገር ሲሄዱ መጀመሪያ ላይ ያለ መህረም ነው የሚሄዱት በኋላ ግን ለመመለስ ሲፈልጉ ጀማዓ ሆነው ሐጅ ያደርጋሉ ይሄ ይቻላል ወይ ነው ጀማዓ ሆነው ሐጅ ማድረግ ይችላሉ ነው የሚሉት ዑለማዎች በተለይ ሻፊዒያዎች እንደዚህ ይላሉ ባይሆን ምንድነው ፊኒሽ ወተንፊቃት እንደገና ደግሞ በጣም ወጣቶች አልሆኑ ለፈሳድ የማይጋለጡ መሟላት ያለባቸው መስፈርቶች አሉ በዛው ሁኔታ ሐጅ ያደርጉ ኢንሻአላህ ይሆናል ነው ምንለው አመጣጣቸው ሸርዓን ያልተበቀ መሆኑ ከዛ በኋላ የሚሰሩት ስራ ሸርዓን የተበቀ ከሆነ ሐጁ ላይ ተጽዕኖ የለውም የፊቱ ጥፋት እንደተጠበቀ ሆኖ ማለት ነው አሁን ደግሞ ኸይር ቢሰሩ አመጣጣቸው ያለ መህረም ነውና አሁንም ይሰሩት ሙሐጅባት ነው የሚያስብል ነገር የለም። ይሄን ይመስላል ማለት ነው። ሌላው ሞቶ የተወለደ ሐቂቃ ይወጣለታል ወይ? ከተወለደ በኋላ ከሆነ የሞተው ምንም እንትን የለውም ሐቂቃ ይወጣለታል። ሞት ከሆነሳ بعد نفخ الروح روح كتنفابت بوحالا كهونا او موطات اللبت الالو اختلف العلماء في حكم المولود الذي يولد ميتا بعد ان نفخ فيه الروح او يموت بعد ولادته بيسير سواء اكمل 16 ام لا يعق عنه بلوال العلماء او حقيقة بيوطالت من المشكر انهم خيرنا يوخنا ومعرفنا ليلاو ከዚህ ጋር ያይዞ የተነሳው ጥያቄ ሐቂቃ ያልወጣላቸው ልጆች ቤት ውስጥ መርከት ያሉ ይሆናሉ። ቤተሰብ ደግሞ ይሄንን ነገር ለእያንዳንዱ ሰው ሁለት ሁለት በግ ያረደ ለወንድ ሁለት በግ እንደዚህ በዚህ መልኩ ሊከብዳቸው ይችላልና እናውጣ ቢሉ እንኳን እንዴት ነው መሆን የሚገባው ለሚለው ጥያቄ የሚሰጠው መልስ ምንድነው? መጀመሪያ ደረጃ አቂቃ ግዴታ አይደለም። የቻለ ሰው ያወጣል፣ ያልቻለ ሰው ደግሞ አልቻለም ነው። ሁለተኛ ደግሞ ለወንድ ሁለት በግ ይሁን ቢባልም ሁለት በግ ማረድ ያልቻለ ባንድ ቢብቃቃም ችግር የለውም። በዚህም የመጣ ሐዲስ አለ፣ ባንዱ ብቻ መብቃቃት ይችላል። ሶስተኛ የግድ ለሁሉም ባንድ ጊዜ ማውጣትም አይገደድም። መሰረቱ ሱና ነው። እንደውና አርግ ካሉ ሐቂቃ አላማው ሹክር ነው። ሹክሩን ለማድረስ በተለያየ ጊዜ እያደረጉ እንደ ሰደቃ ነውና ያደርጉት ችግር የለውም ማለት ነው። በሁለተኛው ወይም በሶስተኛው ሳምንቱ የሞተ ያለችው እህታችን ከመጀመሪያው ጥያቄ መልሱ ተካቷል ይመስለኛል። መልሱ በሁለተኛው ሳምንት የሞተም ባለው ያው ተወልዷል ሰው ሆኖ ከነሩህ እዚህ ምድር ደርሷል። ሐቂቃ ቢወጣለት ሱናው እንደተጠበቀ ነው ያለው። ሌላ የሚደረግ ነገር የለም። ሰደቃዎች ቢደረጉ ምናምን ምትለው ለሞተው ሰው ህፃን ልጅ ሞቶ ለሱ ሰደቃ የሚያስፈልግ ነገር የለም። ሐቂቃ ብቻ ነው የሚያደርገው ማለት ነው። ነዝርን በተመለከተ ነዝር ላይ ነዝር የሚደረገው ጾም ቢሆን ይሻላል ወይስ ሌላ ነገር ቢሆን ይሻላል ብላ ጠይቃለች። መጀመሪያ ደረጃ ነዝር ተፈላጊ ነገር አይደለም ማለት እንደው ብታደርጉት ጥሩ ነው ነዝር ብትገቡት ብሎ ተርሂብ የሚደረግ አይደለም። ረሱል ሰለላሁ ዐለይሂ ወሰለም لا ياتي بخير بلوطال ሚያመጣው خير የለውም انما يستخرج به مال البخيل ብለዋል كما في الصحيحين። የስስታም ሰው ገንዘብ የሚወጣበት መንገድ ነው። ሰው በመልካም ፍላጎቱና ፍቃዱ መውጣት ሲያቀተው በነዝር ራሱን ያስገድድና በዛ መልኩ ሰደቃ ያወጣል ወይም ደሞ ይሁን ነገር ያደርጋል ብለዋል። እና ነዝር ብትገባ ጥሩ ነው ተብሎ ሐሳ ይደረግም። ከገባ ግን ማሟላት አለበት። ይፉነ بالنذر ويخافون يوما كان شره مستطيرا ብሎ الله በቁርአን እንደሚናገረው النذر يطيع الله فليطعه النبي صلى الله عليه وسلم ጣዓ የሆነ ነገር ለመስራት ነዝር የገባ ሰው ይስራው ብለዋል። ከዛ በኋላ ነዝሩ የቱ ይሻላል? كل ما كان نفعه متعديا افضل مما كان قاصرا ለሌላ ሰው አልፎ ጥቅም የሚሰጥ የሆነ خیر ነገር ሁሌም በግለሰቡ ላይ ከመያጥሮ ይበልጣል ማለት ሰደቃ ከሆነ ሌላን ሰው መጥቀም ነው፣ ችግረኛን መርዳት ነው። ጾም ከሆነ ደግሞ ራሱ ነው የሚጾመው ሰው ይው ማለት ነው። ጾምም خیر አለው ሰደቃም خیر አለው። ግን ለሌላ ሰው ጥቅም የሚሆን ነገር خیر متعدي የሆነ خیر የተሻለ ሊሆን ይችላል። والله اعلم لدرسون ጥያቄዎች ከመላ ጎደል ምልሻለሁ። ለቀሪ ጥያቄዎች ደግሞ ማይክ ፍሪ በመሃል ወጣ ብዬ ነበር። ተወሰኑ ጥያቄዎችን አልሰማሁም ተቋርጦብኝ ነው። አሁን ለደረሱን ጥያቄዎች ኢንሻአላህ መልሳለሁ። ማስታውሳቸውና ያስቋቸው አንዳንዶቹ ጥያቄዎች በደንብ አልተሰሙኝምና አፍቱልኛላችሁ። እና እነዚህን ጥያቄዎች መልሼ በጣም ይቅርታ እየጠየኩኝ ኢንሻአላህ ሳምንት አላህ ካደረሰን በሰፊው እንገናኛለን ማለት ነው። ፈታችን ውዱ ለማድረግ ገብቼ ውዱ አድርጌ ፈጣ በኋላ አንድ ጀን እንዳልታጠብኩኝ ያስታውስኩኝ እና ሙሉ ውዱ መመለስ አለብኝ ነው ወይን ያለችው ሙሉ ውዱ መመለስ የለባትም ከደረሰችበት አንስታ ከዛ በኋላ ያለውን ነው መስራት ያለባት እጇን ትታጠባለች ከእጇ በኋላ የቀሩትን የውዱ አካላት እንደገና ትታጠባለች ማለት ነው ሌላ እታችን ብዙ የስማቸውን ያነሳናቸው ያማናቸው ወይም ሐቃቸውን የወሰድንባቸው ሰዎችቸው ማንችል የሆኑ ሰዎችን እንዴት ነው የምናደርገው የሚል ጥያቄ ነው ምንሰራቸው ሰዎች ለዚህም ከፋራ ይሆናሉ ወይ የሚል ነው ሰው ሐቅ እንግዲህ ሁለት አይነት ነው አንደኛው ዒርዱን የሚመለከት ነው ክብሩን መንካት ማለት ነው ማማት በተለያየ ነገር ሌላኛው ደግሞ ገንዘብን የሚመለከት ነገር ነው ገንዘብን የሚመለከት ነገር ከሆነ ሰውየው ቢሞትም ወራሾቹ ተፈልገው ለወራሾቹ መሰጠት ነው ያለበት በተቻለ መጠን ፈልገን አጥያይቀን ወራሾቹ ወዳሉበት ቦታ ማድረስ ነው ምክንያቱም የገንዘብ እሱ ከመወተ በራሱ እጅ ቢኖርም ለወራሽ ነበር የሚደርሰውና ለነሱ እንዲደርስ ማድረግ ነው ማለት ነው ምንም መልኩ የማይገኝ ከሆነ ሰደቃ ነው የሚደረገው ሰደቃ ተደርጎ ካበቃ በኋላ እንደጋጣሚ ወራሾቹ የሚገኙ ከሆነ ግን ሰደቃው ለባለቤቱ ይሆናል ለባለ ሰደቃው ማለት ነው ገንዘቡ ለወራሾቹ ሌላ መተካትና መከፈል አለበት ማለት ነው ከዛ ውጪ እንዲሁ ስሙን ያነሳ ነው ከሆነ ምናገኘው ሰው ከሆነ በተገኘው ሁኔታ ፈልገነው አፉታ መጠየቅ አለብን ፈሊስተህልሁ ነው ይቅርታ ይጠይቀው ነው ካልተገኘ እንግዲህ እስትግፋር ማብዛት ነው ለሱም ለራሳችንም ዱዓ ማድረግ ነው خیر ስራዎችም አው ኢንሻአላህ ከፋራ ይሆናሉ እስትግፋርም ማድረግ ነው ማለት ነው ለዛ ሰው ይሄንን ነው የምናደርገው ሌላ ወታችን ከልጆቻችን ኋላ ሆነን እንሰግዳለን ግን በጣም ይቸኩላሉ አንደርስባቸው እንነግራቸው ምሻላሉም ነው ያ የነሱ ጉድለት አርካን የሆኑ ነገሮችን መተው ደረጃ የሚደርስ ከሆነ ለምሳሌ ሩኩዕና ስጁድ ላይ ጥማኒና ያስፈልጋል ቢያንስ ሱብሃንአላህ የሚያስብል ያህል ወይም ሱብሃነ ረቢየል አዚም የሚያስብል ያክል ጥማኒና ትንሽ ረጋ ማለት ያስፈልጋል ረጅም ጊዜም ባይሆን ይሄንን እንኳን የማይጠብቅ ፍጥነት ከሆነ እነሱ ጋር መስገዱ ሰላቱ ራሱ ሰሂህ ስላልሆነ አስፈላጊ አይደለም ብቻችሁን ሰግዳላችሁ ማለት ነው ያ ሳይሆን ከቀረና የተወሰነ ቆይታ የሚቆዩ ከሆነ ቢፈጥሩም ለብቻችሁ ከምትሰግዱ በጀማዓ የሚሰግዱት ይበልጣል ሰላት الجماعه افضل من صلاه الفرد ب27 درجه ولا በተለይ فرض ከሆነ በጀማዓ የሚሰግዱት ፈጠን ያለ ቢሆንም በተናጠል ከምትሰግዱት የተሻለ ነው ፈርድን የሚያጓድል ስካል ሆነ ድረስ ማለት ነው እና ሁለቱ ይለያያሉ ማለት ነው ሌላውና غريب ለየት ያለ ጥያቄ ሴቶች ስፖርት ይሰራሉ ሴቶች ብቻ ይሰራሉ ይሄ መልካም ነው እሱ መስራት የሚከለክላቸው ነገር የለም ግን ሙዚቃን ይጠቀማሉ ብለሃል ሙዚቃን መጠቀም እንግዲህ ክልክል ነው በተለይ ደግሞ እስላማዊ ድርጅት ነው ይላል እስላማዊ ድርጅት ሆኖ ሙዚቃን የሚጠቀም እንዴት አይነት እንደሆነ አልገባኝም አላኩል ሐል ስፖርቱ ሐላል ነው ታይዞ የመጣው ነገር حرام ነው መለየት የምንችልበት መንገድ መቀየስ ብቻ ነው ያለብን ማለት ነው حلالው ራሱን ችሎ حرامው ደግሞ ራሱን ችሎ መሄድ እንዳለበት ማለት ነው حرام የፈለገ ሰው حرام ቦታ እንዲሄድ ማለት ነው ወልዒያዙ ቢላህ አላህ ይጠብቀና እኛ ግን ዘحرام ቦታ ላይ መሳተፍ የለብንም ያለ መህረም መንቀሳቀስ ክልክል ነው ሐዲሱ ግልጽ ነው አይሁም ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት لا يحل لامرأة تؤمن بالله واليوم الآخر ان تسافر مسيرة يوم وليلة يعني كان كنا ليلته غزو ما غزا يفكرلاتم الا ومعها ذو محرم የዘንግና ባለቤት ሆነ አብሯት ካልሆነ በስተቀር ብለዋል። ይሄ ግልጽ ነው። እንግዲህ አሁን ሩቅ መንገዶች ለምሳሌ በፍሌን የሚከዱ ወመኪና በጀማዓ የሚከዱ እንደዚህ እንደዚህ ነገሮች ፍትና የለባቸውምና ችግር የለውም አይነት አስተያየት የሚሰጡ ዑለማዎች አሉ። ምክንያቱም ቅድም የሐጅ ጥያቄ ሲጠየቅም ራሱ ያለ መህረም መሄድ የለባትም የተባለበትን ዒላ ምክንያቱም ሲያስቀምጡ ዑለማዎች ለፍትና ልትጋለጥ ስለምትችል ብለው ነው። ይሄ ደግሞ ለፍትና የምትጋለጥበት አጋጣሚ ብዙ የለምና ይቻላል አይነት አስተያየት የሚናገሩ ዑለማዎች አሉ። አላኩል ሐል ግን ከፍትና የጸዳ ነው ማለት ያጭቃለ ቦታ ብቻውን የምትል ከሆነ በየመንገዱ በየርቀቱ ፍትና አለ ለማንም ሰው ግልጽ ነው ይሄ። ስለዚህ ይሄን ይመስላል። አጅነብይ ጋራ መጓጓዙ ከዚያ ብዙ ይራቅ አይደለም። አጅነብይ ጋራ ከተጓጓዙ አንድ ሰው ከአንድ ሴት ጋራ ካገለለ ሶስተኛው ሸይጣን ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ايما ما خلا رجل بمرأة الا كان الشيطان ثالثهما አንድ ወንድ ካንድ ሴት ጋራ ለብቻው ከሆነ ሶስተኛቸው ሸይጣን ነው። እድሉ ተገይቶ ምን ነው ዝም አላችሁ ያለ ሸይጣን ግፊት ያደርጋል ማለት ነው። ስለዚህ ከእንዲህ አይነት ፍትና አላህ ይጠብቀን መራቅ ነው ያለብን ማለት ነው። ከሰማሁት ጥያቄዎች የመጨረሻ የሰማሁት የጁሙዓ ቀን መታጠብ ዋጅብ ነው ወይስ ሱና ነው የሚለው ነው። ዋጅብ ነው ያሉ ዑለማዎች አሉ። ጀምሁሩ ዑለማ ሱና ነው ማለት ራጂሁ ሱና ነው የሚለው ነው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ሲያዙ ከምክንያት ጋር አገናኝተው ነው ያዘዙት። እዚህ ቀን ላይ ብዙ ሰው ይሰባሰባልና ሽታ እየተፈጠረ አቸግሯቸው ነው ለው ተሰልቱ لهذا اليوم ብለው ተቆሙት። غسل يوم الجمعة واجب على كل محتلم من في صحيح البخاري ومسلم حديث عنه واجب مالته كن بفقهاوچ وندمو اصوليوچ اصطلاح سايون يجد اسفلاغي نو اندما فرض العين نو مالته نو او يالو علماءوچ አሉ سنه نو يالو አሉ راجح مسلو متاين سنه نو يميلو نو سنه نو بيبالن كن سوچ لا مالته هيكبو رسول الله صلى الله عليه وسلم سنه احياء مدرك حق على كل مسلم يغتسل يوم في كل سبعة أيام يانسي بسبعة كان عندك المتاكد شده مكبات سواك وأي مسل من طيب أو سواك لال صحيح للحديث نزي نزي قروج فتام تنكر يالا دليل يالا سنة وچناتش واجبنا سنة نبمي العلماء كتخلفة نقروا تنكر يالا نمالة من يسعيونا سنة ونبدأ بالنسرة وكبال مالتنا إن شاء الله አፍታ እየጠየቅኳችሁ ሆነች ፕሮግራም ስላለች ነው። ለቀጣይ ፕሮግራም ላይ ኢንሻአላህ በሰፊው እንገናኛለን። አፍሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን ሰላም አለይኩም ወራህመቱላሂ ወበረካቱ ነክፍሬ